مايك كفرلبول جو ثاني أوتو مايك فري بسم الله الرحمن الرحيم. الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وموالاه. يا مسمى تكون القتل رجيم. يا أيها الناس اعبدوا ربكم. أن أنت سوت هوي جيتاچون تغزو الذي خلقكم يانن يفطراچون والذين من قبلكم كبفيتاچو يكون تفرط زند يكجلالنا الذي جعل لكم الارض فراشا ምድር ለእናንተ ምንጣፍ ያደረገውን ጌታ ወሰማአ ቢናአን ሰማይን ደሰማ ኢማአ ከሰማይም ውሃን ያወረደን ጌታ አምልኩት فأخرج به بأرسم ማለትም በዝናብ ያወጣ من الثمرات ከተለያዩ ፍራፍሬዎች رزقا لكم ለእናንተ ሲሳይ ይሆን ዘንድ فلا تجعلوا لله اندادا لا الله بالانطاوچن اتادرغو وانتم تعلمون ان انت اياوقاچو بالانطا اندليلو مالن مما نزلنا على عبدنا وان كنتم في ريب بترطاري وسط كونه يالاچوت مما نزلنا إنيا كاوررنو نقر على عبدنا ببارياتشن لاي فأتوا بسورة من مثله إرسون كم مثل سو أندت مغراف استيامتو وادعوا شهداءكم من دون الله كالله ليلة مساسينو بلو يمسكرو زند إن كنتم انتم صادقين ان انت ونتنيوج كهوناچو فان لم تفعلوا ان كالفصماچو كالادرجاچو دغمو ولن تفعلوا مچم من غزيم ما تسروتمنا فاتقوا النار التي وقودها الناس اساتن تتنققو ياچن ماغدوا سوچ انا والحجاره دنگاوچ يهونو باتن أعدت للكافرين لك هاديان تزقاجت اللجلة يقول الله سبحانه وتعالى كذب فيت باس اللفنا اتشو عنك صج سووشن لسوست كفلو يياندان دا اتشو مباهري تناقروال بمجمري اقوابي بالو مارات تانك صج سلمؤمن وج ከዛ በኋላ ደግሞ በተከታታይ በመጡ ሁለት አንቀጾች ان الذين كفروا سواء عليهم انذرتهم ام لم تنذرهم لا يؤمنون ختم الله على قلوبهم በእነኚህ ሁለት አንቀጾች ደግሞ ስለ ካፍሮች ተናግሯል። ከዛ በኋላ ባሉ ተከታታይ አንቀጾች ስለ ሙናፊቆች ተናግሯል። ይሄ ሁሉ የሰው ክፍል ፋይ ነው በእምነታቸውና በያዙት አቋም። ነገር ግን ወደ ዒባዳ ሲጣራ ሁሉንም ነው የጠራው። ያ አዩሃል ሙናፊቁን አይደለም ያ አዩሃል ካፊሩን አይደለም ያ አዩሃል ሙእሚኑንም አይደለም ያለው ያ አዩሃል ናስ ነው ያለው። እናንተ ሰዎች በአጠቃላይ ያመናችሁም ያላመናችሁም ሚጠበቅባችሁ አምናችሁ እንድታመልኩት ነውና ኡዕቡዱ ረብበኩም ጌታችሁን አምልኩት ይላል። ማን ነው ደግሞ የኛ ጌታ ብሎ የሚከራከር ሙግተኛ ሊኖር ስለሚችል الذي خلقكم قال ጌታችሁ ስላችሁ ያንን የፈጠራችሁን ነው እንጂ በየአካባቢው ጌታ ብለው ሰዎች የሰየሟቸው ነገሮች ጌታ ስላሏቸው የጌትነትን ማዕረግ ደረጃ አያገኙትም ጌቶችም አይደሉምና ማለት ነው። اعبدوا ربكم الذي خلقكم والذين من قبلكم يبفيتاچو كبفيتاچو የነበሩ ህዝቦችንም የፈጠረ እናንተንም የፈጠረ የመላው ዓለማት ፈጣሪ የሆነውን الله እርሱን ተገዙት ይላል። ከዛም አያይዞ እንግዲህ ኒዕማዎቹን የተወሰኑትን ያነሳሳና ለምን ለአምልኮ አህል እንደሆነ واهل التقوى واهل المغفره እንደሚለው አምልኮ ለሱ ብቻ ይገባል የተባለ ለምን እንደሆነ እንድንረዳ ይነግረናል። الذي جعل لكم الارض فراشا مدر المنطاف አደረገላችሁ አለ። والسماء بناء سماينم طاري አደረገ ለኛው ሲል ከሰማይ ደግሞ ዝናብን አወረደ በዝናቡ ሰበብ ፍራፍሬዎችን አወጣ እናንተ ትመገቡ ዘንድ ይህን ሁሉ ያደረገላችሁ አምላክ خالق እሱ ነው ሊመለክ የሚገባው። ከዚህ መካከል አንዱንም እንኳን ማድረግ የማይችሉ ሊመለኩ አይገባቸውም። فلا تجعلوا لله اندادا لا الله بالانطاوچን አታድርጉ ይላል። موضوع هذه الدعوة هو العبادة والمخاطب بها هو الإنسان. يهي تري على مو يتقر بتنقر عبادانو ودع عبادانو تري ياد الرجال لو متر او دقمو من لا يسو لجوش ناتش اللهم ان دا ملكوتة ترتوال هلون من نعمة كمجن يتاتشو اسكما نوراتشو مياسفل لقون يا موالاو እሱ ስለሆነ አخرجهم من العدم واسبغ عليهم النعم ካለ መኖር ወደ መኖር አውጥቷቸው ከዚያ በኋላ ደግሞ ኒዕማውን አርከፍክፎባቸዋል። የሚታዩ የማይታዩ ነገሮችን ጎላ ጎላ ያሉትን ለመጥቀስ ያህል ምድርን ምንጣፍ አደረገ ይላል። ምንጣፍ ሰው የሚያነጥፈው የሚያርፍበት ቦታ እንዳይጎረብጠው እንዲመቸው ነው። ምድር ለሰው ልጆች መኖር ምቹ ናት። ሲፈልጉ ይጓዙባታል ፈምሹ في مناكبها وكلوا من رزقه ሲያሻቸው ያርሷታል ሌላ ጊዜም ቤት ይሰሩባታል። አንድ ቀን ቆፈራችሁን ቆረጣችሁኝ እንዲያረጋችሁኝ ብላ ስሞታ አሰምታ አታቅም። ለዚህ አላህ تسخير ስላደረጋት ስለዚህ እዚህ ቦታ ላይ ፍራሽ አላት ሌላ ቦታ ላይ ደግሞ ማህድ ላታል። ማህድ ማለት አንቀልባ ማለት ነው። አንቀልባ ለጻል ልጅ ለሚመቸው ነው። ባንቀልባ ሲታዘል ያለቅስ ነበር እንኳን ዝም የሚለው። ማህድ የሚለው ቃል ደግሞ አስሉ ቋንቋውን ስናይ ሙማሐድ ከሚለው ነው። የተመቻቸ የተደላደለ ማለት ነው። እንግዲህ ምን ያህል አላህ የሰው ልጆችን ህይወት በዚህ ዱንያ ላይ የተገራራ እንዳደረገላቸው ይችን ምድር እንካቹ ብሎ በፍቃዱ በመስጠቱና እንደፈለጋችሁ ተጠቀሙባት جعل لكم الارض مهدا وسلك لكم فيها سبلا ብሎ እንደሚገልጽ ስለያዩ አቅጣጫዎች እንዲሄዱ ከዛ ደግሞ ሰማይን ጣሪ ያደረገ የተጠበቀ وجعلنا السماء سقفا محفوظا وهم عن اياتها معرضون الى ሰማይና ምድር በመጣጣማቸው ነው የሰው ልጆች ህይወት በዱንያ ላይ የተሳካ ሆኖ የሚጓዝላቸው። እንዴት ተጣጣሙ ብትሉ ከሰማይ አቅጣጫ ወደ ምድር የሚለቀቁ የተለያዩ ጠቃሚ ነገሮች አሉ። ብርሃን ከዛ ነው የሚመጣው፣ ሙቀት ከዛ ነው የሚመጣው፣ ዝናብም ከላይ ወደ ታች ነው የሚርከፈከፈው። እንደገና ደግሞ ስበቱም ምድር ሚዛናውን ጠብቆ እንድትኖር አድርጓል። بين السماء والارض ያለው ማለት ነው። ፈጣን ጉዞ ያደረገች ያለች ደግሞ በጣም የተረጋጋችሁና እንድትኖር ተበል ዓለሚን አድርጓታል ሚዛኑን ጠብቆ ማለት ነው። ይሄንን ያደረገላችሁን አላህ ተገዙት ነው የሚለው። ከዛም ቀጥሎ ምንድነው ያለው? ስለ ውሃ ነው የተናገረው። ወአንዘለ ሚነ ሰማይ ማአን፣ ከሰማይ ውሃን አወረደ ይላል። ሰማይ ማለት ያው ኩሉ ማ አላክ፣ ከላይ በኩል ያለ ነገር ሁሉ ነው። እንዲህ ምድር በአረንጓዴ አሸብርቃ የተለያዩ ፍራፍሬዎችን ተክሎችን እያበቀለች ለኛ አገልግሎት ስትሰጥ ከሰማይ ዝናብ ጠብታ ቢቋረጥ ኖሮ ይሄ ነገር በቀላሉ እንደማይሳካ ግልጽ ነው። አላህ ሱብሓነሁ ወተዓላ ምንድነው የሚለው? አፈራአይቱም አልማአ አለዚ ተሽረቡን አአንቱም አንዘልቱሙሁ ሚነል ሙዝን ይላል። የምትጠጡትን ውሃ ለመሆኑ አያችሁት? ልብ በሉና አስተውሉት እስቲ። እናንተ ናችሁ ከዳመና ላይ ወደ ምድር ያርከፈከፋችሁት ያወረዳችሁት? አም ነህኑ ልሙንዚሉን ለው ነሻኡ ጀዐልናሁ ኡጃጀን፣ እኛንን ወይስ እናንተ አለና፣ ብንፈልግ ደግሞ ከወረደን በኋላ መርጋጋ ጨዋማ ልናደርገው እንችል ነበር። በባህር ላይ ጨዋማ ነው፣ ግን አላህ በራሱ ጥበብ አጣርቶ ወደ መሬት ሲወርድ ደግሞ እንደገና በዳመና አማካኝነት ከአቅጣጫ ወደ አቅጣጫ ተጓጉዞ ጠርቶ ይመለሳል። ንጹህ ሆኖ እንድንጠጣው ይሆናል ማለት ነው። ማአን ፉራተን ነው የሚለው። በሌላ አንቀጽ እንደሚለው አላሁ አለዚ ጀዐለ ለኩም አልአርደ ቀራራ፣ አላህ ማለት ምድርን ለእናንተ መረጋጋ ያደረገ፣ ወሰማአ ቢናአን ሰማይን ጣራ ያደረገ፣ ወሰወረኩም ፈአሕሰነ ሱወረኩም ቅርጽ የሰጣችሁና ቅርጻችሁንም ደግሞ ውብ ያደረገ ነው አለ። የሰው አፈጣጠር የተለየ ነው። ወረዘቀኩም ምን አጠይባት ከመልካም ሲሳዮች ሁሉ ለገሳችሁ። ሲያዩት የሚያምር ሲያሸቱት የሚያረካ ሲቀምሱት የሚጣፍጥ የሆነን ነገር ሁሉ ለገሰ። ዛሊኩም አላሁ ረብኩም ያ እንዲህ ያደረገው አላህ ነው የእናንተ ጌታ የሆነው። فتبارك الله رب العالمين يا علامات جيتا رضيته بركته يبذا نو الى انا قطر صفر يللون صغا بان انت لا يطات ماتا يلغس ياله ان انت بسو لا شريكاوچن مدرك فصوم تغبي يال هنا نغر نو نا فلا تجعلوا لله اندادا لا الله شركات تارغو على كلا يتذكرون النغروج بمولو يسول لجوج حتى كفار كله يامنال الذي خلقكم يفطراتون لا الخلق ان بلوا يكراكروا مشركوچم چمر ولئن سالتهم من خلق السماوات والارض لا يقولون خلقهن الله ما ان سماين مدرن فطر بتلاچ الله نو نميلوت كما فيتاچو ينبروت ربكم ورب ابائكم الاولين سبالم او يلالو مدرن منطاف يادرجه تهزناب ياورده تكلن يابقل سيساين يلغس ما نو الله نو يلالو ايش الله نو قالاچو املكوون ለሌላ አካል ማድረጉ ከምን የመጣ ነው? የخلቀ ነው ያልخلቀ ነው የሚመለከው? ከሱ ሌላ ያሉት ደግሞ እንደው ትንሽ ጉንዳን እንኳን የፈጠሩ ከሆነ እስቲ እነሱን አሳዩኝ። አሩኒ ማዛ خلقوا من الارض ام لهم شرك في السماوات ይቱኒ بكتاب من قبل هذا او اثاره من علم ان كنتم صادقين ከምድር የትኛውን አካል እንደፈጠሩ አሳዩኝ፣ ወይስ በሰማይ ላይ ሸሪካነት አላቸው ይላል። የትኛውም ላይ አንዳችም ተሳትፎ የሌላቸው ራሳቸውንም እንኳን ያልፈጠሩ ام خلقوا من غير شيء ام هم الخالقون ام خلقوا السماوات والارض بل لا يؤمنون ምንም ነገር ያላደረጉ አካላትን ለምንድን ነው የምታመልኩት? فلا تجعلوا لله اندادا لله ባላንጣዎችን አታድርጉ። جاء في الصحيحين حديث عبد الله بن مسعود رضي الله عنه قال قلت يا رسول الله اي الذنب اعظم ከወንጀሎች ሁሉ በጣም ከባዱ የትኛው ነው ትልቁ ብዬ ጠየቅኳቸው። قال ان تجعل لله ندا وهو خلقك الله እርሱ በብቸኝነት ፈጥሮህ ይያለ ለርሱ ባላንጣ ማድረግ የወንጀል ሁሉ ወንጀል እሱ ነው አለ ሰለላሁ ዐለይሂ ወሰለም። وفي الصحيح من حديث ابن عباس من حديث معاذ رضي الله قال قال رسول الله صلى الله عليه وسلم أتدري ما حق العباد على الله وما حق الله على العباد الله ببارياوچو لا يالله حقنا بارياوچو بالله لا يالاچو حق من اندهونه تاوقال له طيقوا رسول الله صلى الله عليه وسلم الله ورسوله اعلم علاچو انقداوس حق الله على العباد ان يعبدوه ولا يشركوا به شيئا አላህ በባሪያዎች ላይ ያለው ሐቅ እሱን ሊያመልኩና በሱ ምንም ነገር ላያጋሩ ነው። የነሱ ሐቅ ደግሞ አላህ ሱብሓነሁ ወተዓላ መግፍራ ሊያደርግላቸው ነው። አላ ይዐዝበ من لا يشرك به شيئا الى الله معلم. فلا تجعلوا لله اندادا وانتم تعلمون ان انت اياوكاتجو على منون ياوكوت انه ليس لله ند الله بالا انطا اچا ويم توداداري ويم بسلطانو بسراو بباهريو شريكا يليلو مهونون اياوكاتجو ان معقلنيا كلبو كاسبه يردوال لذي نو ان فرعون انكم تاريخاتون يانسا قران وجحدوا بها واستيقنتها انفسهم ظلما وعلوا الى اتبقوا كدوال كن وسطاچو ارغطنيا نو كدتاچو تككل اندال هوننا فطاري مملك اندميجباو ياوقالو غف لمسراتنا راساچون كف لمادرج شيلو نو عندنا املاك عندن تملاك يادرغو جو مكفافل فلقو انجي الله ند يلو مالفنا حتى بانغاغر درجه النبي صلى الله عليه وسلم ما شاء الله وشئت علاچو اندسو انت ارسلنا الله كاسبو كشاچو مهونا يقرم قال عند نغر مالفنا قال اجعلتني لله ند قل ما شاء الله وحده يا الله بالا انت ارغني عرفكو اند دغمو ما شاء الله وحده نو ميبالو انجي يني مشات على مشات من واغالو قال اوا يسو مشيئه كفطاري مشيئه سرنا يالو وما تشاؤون الا ان يشاء الله رب العالمين. هذا خطاب لجميع البشريه لهلهم سونو لكافروج لمنافقوج للمؤمنوج نو غير مؤمنوج ياو كالله بالله لا شريك على الرغم دغمو دغاغمو يا ايها الناس ملي وست يميغبو بيهون مالتنا. طيب وإن كنتم في ريب مما نزلنا على عبدنا إنيا بباريتشن لاي باورنو نجر است باورنو نجر لاي بترد طاري است يالاچو كهوناچو فلا تجعلوا عند سورة طوالة مثله يميلو ضمير قيل يرجع إلى محمد صلى الله عليه وسلم وده نبياتنا من ملسه محمد كمسلسه عند مئراف طوالة من ما لنا يسونا ينتسب إنا يتلبسه عند السو بكل نقروا يلاك يهون سو متاقن يكون وحي من ورد بتم سو يتمرت سو مهون سلم يكباو ما لنا ከደዛ አይነት ሰው አንድ ሱራ አምጥ እስቲ አላቸው ሁላችሁም ከሱ ጋር ተወዳደሩ ምትችሉ አይደላችሁም ማለት ነው ወይ ደግሞ ሚምስሊሂ ማለት في كونه اميا የማይጽፍ የማያነብ የወትሮ ህዝቦችን መጽሐፍ ያላገላበጠ ወደ ትምርት ገበታ ቀርቦ የማያውቅ አንድ ሰው ከ40 አመት በኋላ ይሄንን ጥልቅ ዕውቀት ያፈለቀ ያያያችሁ ነው ያላችሁ እሱን የመሰለ ሰው ብዙ አለ እናንተ መሐከልን ማስቲ ካንዱ ይሄን አይነት ቁርአንን የመሰለ አንድ ምዕራፍ አንቱ ማለት ነው ወይ ደግሞ ሚምስሊሂ የሚለው ሚም እንደ ዛኢዳ ሆና ፈቱ በሱረቱ ምስሊሂ ምስል ቁርአን ማለት ይሆናል ቁርአንን የመሰለ አንድ ሱራ አንቱ በሙዕጅዘነቱ በያዘውቁም ነገር በህግጋቶቹ يدنيا اخران مصالح بما اقفو كل النجر يا ذا بمهونو قران غير ميوددر عند مقراف امطو علاچو بفصوم اندما يچلو الله ياوقال دموم قران غير تمساساي نو بلو ميمسكرو لاچو كليلا بوتا ادلم امطو ملاچو كان انتو سوچ مهكل ودعو شهداءكم من دون الله كالله ليلا مسكروچاچون امطو فأتوا بسورة من مثل هي انجلي بزو تركوا مع الله وعلى ثينه على عبدنا لمن على بباريتشن لاي على نبينا على رسولنا سائل على عبدنا على لأن العبودية من أشرف مقامات النبي صلى الله عليه وسلم كنبيو ما أرقوك مهكل عندنا تلقوا يا الله باريا مهوناتشون لذين شهادة التوحيد لا يراسو أشهد أن محمدا عبده ورسوله نلالا بارعونا ملك تنياو تريو مد عبادة سلهون محمد صلى الله عليه وسلم الله أنت قزو بلو سيستمرو يمجمري الله ناملاكي راسات شونا شونا صلى الله عليه وسلم عليه إذن سو باريانو كذي كنيا باريا يوردو قرآن لايت رتاري وستي الله شو كهونا شو السن مسل قرآن أمتو على جمال بنقرات اللي بتلالك مقامات عجوهم درجاوه عجوه لاي الله نبي صلى الله عليه وسلم شاودس عبد ملونه ميتك ولا مثال إسراء النام عراج لاي سبحان الذي أسرى بعبده بنبيه سايهم بعبده باريون بلليس يقوى قوازو كيتا طرات يتقباو يهون الله وحي ناس ملكتو دقمو الحمد لله الذي أنزل على عبده الكتاب عبده نو مقنية تطرة النصارى ابن مريم كريستيانوش يا مريم اللي جنداق قاننو تولو ان انت انا اتاق قاننو يا الله باريانا يا الله نبي نبرون وشدو يا املاك الليج وينو دقمو يا سوست سوستنيا ان دادر دقو تولو دنبري على فكبر ان تتسطن على شام إنما أنا عبد فقولوا عبد الله ورسوله أني بارياني يا الله باريا يا الله ملكتنيا بلون يهنو يمي متنين بوطا بلو تناقران معنا أني نعملكني ما لعلو الله نعملكني يالو تلو نبيوكم ودع الله ترينه يا درقوت مالنا ودعوا شهداءكم الناس الذين يشهدون لكم من حكام الفصحاء بتعام چولے یہونو نا اندے بترتو یہونو یا عرب یہ قوان قوات اب ببتو چھ متلو اچھو آلو سمتر گتامی وچھا آلو یہ مدرک تناگاری وچھ خطبا وچھا آلو انان تنگلی انتو یالا چھو آچھو آواکی وچھا آچھو آلو نا نسن ترو آچھو تن نسن مچی متلو تکالا ترو نا قرآن نا یاسو یامت او نگر یاو دادو با آواکی چلو تاچھو یگمگمو يمساك الله تشوك هنا إن كنتم صادقين على تشوك الله تحدي هذا الرجل كفار الجن قرآن اللي مثلا التامطة تشلون بلو ماتن جن بتلا أي درجة أنا ما جمر عليه مولو قرآن يمي ودا دران تبلو يتجيك على عند بوتالة من الآن سورة القصص لا قل فأتوا بكتاب من عند الله هو أهدى منهما أتبعه إن كنتم صادقين كالله بكل كراسات فترة تسعون وحي يورد الله تشوك هنا موكرنا كقرآن النا كتوراة يبلتت ككلن يهونا مصاف أمتو يعني كتلو الله ينم ونتن يوجك هنا تشو حتى درقوتم هاي ساكا من جيم هذا سورة سبحانه يمع الإسراء على يدقمو قل لئن اجتمعت الجن قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله جنوات الناس سوتش ይሄን ቁርአን የመሰለ ለማምጣት ቢሰባሰቡ የቀደምት ወጥሮቹና የወደፊቶቹም ያሁኖቹም አንድ ላይ አንድ መድረክ መገናኘት ይችላል ይወያዩና እስቲ አንድ ቁርአን የመሰለ ነገር እናምጣ ቢሉ لا يأتون بمثله ያመጡ አይችሉም ولو كان بعضهم لبعض ظهيرا له سورة هود لا يدقمو ام يقولون افتراه قل فاتوا بعشر سور اهون ذك አደረገላቸው መጀመሪያ ላይ ሙሉ ቁርአኑን ለማምጣት ከቻላችሁ ሞክሩ ነው ያልቀሰስና ያልእስራ አንቀጾች የሚያሳዩት هود لا يجمع من الناس أسر سورة لا يجمع مول القرآن أتتيكم عندما تشلو ترقى قطوان يلاونا من دم يجلو كو الله يوكال لكن من باب التنزل نو زكي يا درقى ياك اللي الله يجمع مولو ممتاز قال لا يجمع أسر مكرو أم يقولون افتراء قل فأتوا بعشر سور مثله مفتريات يتواشو وحي عندما يمتاز لم يتواك وادعوا من استطعتم على هون ادعوا شهداءكم سايون يتالا تشهدن ما ننجمون ترستي من دون الله إن كنتم صادقين أهنم ألتشالهم مالنا سورة يونس لاي وما كان هذا القرآن أن يفترى من دون الله ولكن تصديق الذي بين يديه وتفصيل الكتاب لا ريب فيه من رب العالمين أم يقولون افتراه قل فأتوا بسورة مثله على جم عند مقراف أسر ميكرنا استيامتوا على جم الزهن سورة البقرة لا يالو فأتوا بسورة من مثله نو باي هون الزلاء لب بلولي يونس لا يالو بسورة مثله نو ملو البقرة لا يالو بسورة من مثله نو ملو ልዩነት እንዳለው ቀደም ተቆም ያለው ሱረቱ ዩኑስ ያለው ቢሱረቲ ምስሊሂ ማለት ቁርአንን ይመስላ አንድ ሱራ አንጡ ማለት ነው አልበቀራ ላይ ያለው ግን ምምስሊሂ የሚለው ምምስሊ هذا القران ሊሆን ይችላል ቁርአኑን ይመስላ ምምስሊ ሙሐመድን ሰለላሁ ዐለይሂ ወሰለም ማለት ሊሆን ይችላል ያው ابن كثير መጀመሪያውን የመረጡ ቢሆንም ማለት ነው አይ يعني من رجل امي مثله والصحيح الاول لان التحدي عام لهم كلهم مع انه افصح الامم وقد تحداهم بهذا في مكه والمدينه مرات مع شده عداوتهم له وبغضهم لدينه بمكه وبمدينه مهيت تحدي قربوا لاچوال موكروا استي تبلو يا كله طلاچا يالاچو طور سبقوا هايل ادرايتو تسباسبو اسكممط ادرس لمطفات لمجدل يموكروا جن عند صوره السنه مثلا نامطا بلو قال موكروا ده بدنا يالموكروت እነሱ ፈሲሆች ስለሆኑ የቁርአን አነጋገር ለሰው ችሎታ የሚቀርጽና ምሳል እንዳልሆነ ተረድተዋል መዋረድ ነው የሚሆነው የነ ወታደራለን ብንል ነው ብለው የተውጣሳቸው هذا من فنون الاعجاز في هذا القران الكريم عند عند جلاجلوت يمكروا نبروا عندنا مسيلمه ابن حبيب الكذاب تقولوا متواقوا محمد نبينا يميلو بنغراچ لاي محمد يميلو ان قال ستتكم انسو ندميلوت لمالات انجي بسماچو مطرات ادب ادلم رسول صلى الله عليه وسلم ندميلوت الا الله بلو موكره مالاتي نو من قال قران ورر لي قال نبي يني الله قال لرسول الله صلى الله عليه وسلم دبدابي صافا من مسلمه رسول الله كمسلمة كالله ملك تنيا بلو راسون سيما يدرس لالله ملك تنيا لمحمد عليه الصلاة والسلام سايه كلمة لنه يو نبينا يمالت راسو كهدتنا قين يو السيطة من يو اكل هنو لما قينيتنا كذا من قال أما بعد فإن الله قد أشركني في الأمر ولكن قريشا قوم يعتدون الله بنقروا لا يعني نمكو الدنيا درقوني على أنت نبي دون كلون نبينا كن انت قريشوچ دنبر علاشوچ ناتچونا اتا دامتو من بني حنيفه سلو هكنيال يغوسا تياكي ارغو ترفالا كذا مناله قران عنده لتو لما بلاچو يسون تنش يازنانال الفيل وما ادراك ما الفيل له ذنب طويل زهون مالنو زهون من اندهونه متاوقاله ዝሆን እኮ ረጅም ጅራት ያለው እንሰሳ ነው አለ ረጅም ጅራት ያለው እንሰሳ መሆኑ ለዚህ ዓለም ምንድነው የሚያስተምረው هل يهدي من الضلاله ويخرج من الكفر ويدخل الجنه من ማለት ነው ታራ ቀልደኛ እንኳን እንዲህ አይነት ቃል ከመናገር ራሱን ያከብራል ይحترم نفسه ይሄ ግን እንደዛ ነው ሌላም ደግሞ መጣለና ምን አለ ያወበሩ ያወበر انما انت اذنان وصدر وبرم يبال جدل جدل المهد كايت كف يا الانسس على مش كوكو يبالال بالمارينيا انت مالك بقى جورونا درت بتشانا يلوال ميانغاغرو بني ادم سايحون وبرن هو عرفه مالنا ايه عينته بالعربي على لمساقيا كمهون يالف على نبر حتى غساوچو سو جاي قوموتنا ابو بكر الصديق خليفه بهونو گزي يتواغوت مندن نبر ميلوت كذاب ربيعه خير من صادق مضر يا ربيعه غسا وشتام كمضر غسا ونتهنيا يشالنال اند وشتام بيونم يينانو زرنو مننا كبرو نو عنصريه بغض بخيله زرينيتن بتا نو يزو يتنسوت مالنا انغري كذا انسوتو ب اخوان الصفا مبالو يا شيعه بودنوچ نبرو يا قنقواليكوچ نبرو بغداد اكابي لاي تدبقو ميشرو عند كيندي مبال ينسو يا سنه صحف ليك اناغروت يا بقران سلام ما يامنو معناتو ملحدوچ ناتشو سوچونا ايهي قران استي سن يرسل لغال انت بتموكرل منال يا قنقوا تباب اندونه تساتحال لاروت عند ور نو منامن يونه غادا وسط جبتو سيموكر كرمنا ከዛ ወጥቶ ሲያበቃ እናንተ ሰዎች ይሄን ነገር ባናደርገው ይሻለናል መዋረድ እንጂ ትርጉም የለውም ብሎ ወጣ ይላሉ ፈልሐስል አሁንም ተحدیው እንዳለ ነው ቁርአኑን የመሰለ ነገር ማምጣት የሚችል አካል ካለ መሞከር ይችላል የመሰለ ሲባል በሁሉ መልኩ በህግጋቶቹ፣ በአስተምሮቱ፣ በስነ ጽሁፍ ውበቱ፣ ኩል መጃላት ቁርአን የመሰለ ፍጹም መምጣት አይቻልም ማለት ነው። ፈቁርአኑ ሙዕጅዝ ከሰው አቅም በላይ የሆነ ቃል ለአንድ ሺ አራት መቶ ምናምን ዓመታት ተጠንቶ ተመራምረውበት እስካሁን ድረስ አዋቂዎች ደፍረው ሐታ ማያምኑበትም ጭምር ያልሞከሩት ነገር ነው። አላህ ስብሐነ ወተዓላ ከወዲሁ ያውቀዋል። ፈኢን ለም ተፍዐሉ ወለን ተፍዐሉ አለ። ካላደረጋችሁ አለና መቼም ምንጊዜም አታደርጉትም አውቀዋለሁ። ፈተቁ ናር አላቸው። ይልቁንስ ድንበር ከማለፍና በፈጣሪ ላይ ከማፍጠጥ ከማንጋጠጥ እሳትን ተጠንቀቁ። ነገሩ ቀልድ አይደለም። ጀሃነም አዘቅት የሚያወርድ ወንጀል ነው እየሰራችሁ ያላችሁት። ያቺ እሳት ደግሞ እንደ ዛሬው በእንጨት አይደለም የምትቀጣጠለው። ወቁዱሀ ናስ ማገዶዋ ሰዎች ናቸው። ወልሒጃራ ድንጋዮች ናቸው አለ። ድንጋዮች ደግሞ ምንድን ነው የሚያደርጉት? እዚህ ዱንያ ላይ የሚያመልኳቸው ድንጋዮች ነገ አብረዋቸው ጀሃነም ይገባሉ። ድንጋዮቹ እየተቀጡ ሳይሆን ለከሃዲያኖቹ መቀጫ ይሆናሉ። እነሱ ራሳቸው ግለው ለነሱ መጠበሻ ይሆናሉ ማለት ነው። ኡዒደት ሊልካፊሪን ለከሃዲያን ነው የተዘጋጀችው። ፊል አስል ምናልባት ከሙእሚኖች መካከል ወደ ጀሃነም በጥፋቱ የሚወርድ ከሆነም መደበኛ ቦታው አይደለችም። እቺ ለእሱ አይደለም የተዘጋጀችው። አንዳንድ የካፊሮችን ባህሪ ስለተላበሰ ግን ትንሽ ተቀጥቶ ነው የሚወጣው ማለት ነው። ናም ቀጥሉ። ማይክ አለቀኩም። وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض ኡላኢከ ሁሙል ኻሲሩን። ማይክ ፍሪ። ወአሚሉ ሷሊሓት እነዛን ያመኑትን ሰዎች አብስራቸው፣ መልካም ስራዎችንም የሰሩትን أن لهم جنات تجري من تحتها الأنهار بسروچ اجرتوچ مفسبات جنت لنسو اند تزگاجچلاچو كلما رزقوا منها من ثمرة كرسوالاي كفرافريوچ بتلگسو قطر رزقا سيساين قالوا هذا الذي رزقنا من قبل ይህማ ያ ቀደም ሲል ተሰጥተነው የነበረው ነው ይላሉ። ወኡቱ ቢሂ ሙተሻቢሃ ተመሳሳይ ተደርጎ ነው የተቀረበላቸው። ወለሁም ፊሃ አዝዋጁ ሙጠሐራ ለእነርሱም በእሷ ውስጥ ንጹሐን የሆኑ ባለቤቶች አሏቸው። ወሁም ፊሃ ኻሊዱን እነሱም በእሷ ውስጥ ዘውታሪዎች ናቸው አለ። ኢነ ላህ ላ የስተሕይ አላህ አያፍርም አን የድሪበ መሰለን ምሳሌን ከማድረግ ማ ምንም ነገር በዑደተን ፈማ ፈውቀሃ ትንኝንም ሆነ ከእርሷ በላይ የሆነን ፈአመ አለዚነ አመኑ እነዛ ያመኑት ሰዎችማ ፈየዕለሙነ አነሁ አልሐቁ ምን ረብህም እርሱ ከጌታቸው በኩል የሆነ እውነት መሆኑን ያውቁታል። ወአመ አለዚነ ከፈሩ እነዛ የካዱት ደግሞ ፈየቁሉነ ማዛ አራደ አላሁ ቢሃዛ አላህ በዚህ ምንድን ነው የሻው ይላሉ። ለመካድና ላለመቀበል ፈልገው መሰለን ከምሳሌ በኩል ይሄንን ደግሞ ምን ሊል ፈልጎ ነው? ይضل به كثيرا በርሱ ብዙ ሰዎችን ያጠምበታል። ويهدي به كثيرا ብዙ ሰዎችንም ደግሞ ይመራበታል። وما يضل به الا الفاسقين አመፀኞች ወይም እንቢተኞች ከትዕዛዝ የወጡ ሰዎችን እንጂ አያጠምበትም። الخارجين عن الطاعه الذين ينقضون عهد الله اللزام يا الله ان قال كدان يميافرسو يهون من بعد ميثاقه كاتنكروا بهالا ويقطعون ما امر الله به ان يوصل انديكتل الله يعززبتنم يميقطرو ويفسدون في الارض بمدرم طفاتن يمياسفافو اولئك هم الخاسرون እነዚያ እነሱ ናቸው ከሳሪዎች። ወበሽር الذين امنوا ያመኑትን ሰዎችና وعملوا الصالحات መልካም የሰሩ ሰዎችን አብስራቸዋል። ለምን እዚህ ቦታ ላይ ቢሻራው ወይም ደግሞ በስራቱ መጣ ካላችሁ ባለፈው አንቀጽ ውስጥ ለከሃዲያን የተዘጋጀው ጥብቅ ኩነኔና ቅጣት ከተነገረ በአንጻሩ ደግሞ ለሙእሚኖች የተዘጋጀው መነገሩ አስፈላጊ ስለሆነ ነው። ቁርአን እንደዚህ ነው ጠሪቃው። ስለ ጀሃነም ከተናገረ በጎን ስለ ጀነት ይናገራል። ስለ ከሃዲያን ከተናገረ በአንጻሩ ስለ ሙእሚናን ይናገራል። ክፉ ነገርን ካወገዘ ጥሩ ነገርን ደግሞ አድንቆ ጥቅሙ ምን እንደሆነ ያስተምራል። የመጣው ከክፉ ለማስጠንቀቅና በመልካም እንድንታነጽ ለማድረግ ስለሆነ ማለት ነው። كهديانا فاتقوا النار التي وقودها الناس والحجارة أعدت للكافرين ما قدوا سوچنا دنگوچ يهونج لكهديانا تزقاج جچن ساتة انككو كالبو هالا لمؤمنان السا من تزقايتو يهون بلو يامان لبونا من تلتلو يما يكرنا كرنو سلزي وراجوچنا مابسر اللين يجالنا بشر الذين امنوا على يامنوا بمن امنوا بما امر الله ان يؤمنوا به الله ان يامنوا بت بعززاتهم بمجمر الدرجه بس يامنوا كذام بملكتنيوچو كذام ملكتنيوچو يزو بمطوت نجر يامنوا معنا بالجنه والنار والصراط والحساب والميزان انقدي زرزرو يا ايمان تفاصيل بالقران بس بسفي يتنكرنا يالو እዚህ ቦታ ላይ ግን አመኑ ብሎ ነው በጥቅሉ የተናገረው። ማመን ማለት በቀልብ ብቻ ሳይሆን በተግባርም መደገፍ ስለሚገባው ከዛ ቀጥሎ ምን አለ? ወአሚሉ ሷሊሃት ጥሩ ስራዎችን እየሰሩ አለ። ለነሱ ብስራት ንገርልኝ። ምንድነው ብስራቱ? ጀነት ተዘጋጅቶላችኋል። ያቺ ጀና ደግሞ በስሯ የተለያዩ ጅረቶች ይፈሱባታል። انهار من ماء غير آسن يالكرفا كهنوها وانهار من لبن لم يتغير طعمه طعمه يالتكير كهنا وتت تكوس وتت مالنو وانهار من خمر اللذة يمتطافت كهنا تشم خمر የማታሰክር ለማለት ነው ለዛ የሚለው እርካታው አለ ጣዕሙ አለ ስካሩ ደግሞ የለም لا فيها غول ولا هم عنها ينزفون وانهار من خمر لذة للشاربين وانهار من عسل مصفى كتتارى وتتم يهونو جرتوج انغدي جنتوس وهاوم بجرت نو ميفسو ማሉም ወተቱም በጅረት ይፈሳል እንጂ ከላም ታልቦ ከንብ ታንቦ አይደለም ማለት ነው። وقد ثبت في الحديث الذي اخرجه الامام ابن ابي حاتم عن ابي هريره رضي الله تعالى عنه قال رسول الله صلى الله عليه واله وسلم انهار الجنه تفجر من تحت تلال او من تحت جبال المسك يجنت جراتوج كمسك ترارا سر نو يمفلقو تر ترارهم راسو مسك نو كلما رزق هون هي متطو عينت نو انغدي تجري من تحت على انهار ميلو يمغبون عينت دومو انغدي يتلايو فرافريوچ allo كلما رزقوا من ثمره منها من ثمره الرزق كجنه فرافريوچ عند نجر سيلغساچو ايهن ما قدم سيل بلتنوار يلالو قدم سيل مالت مندنو دنيا لايم انديه عينت نجر امبلا نبر مالت ازي دنيا لا يالو سموچ بسم درجه ازا جنت allo طعمونا غبته كل نجرو كن يليا كما قال عبد الله بن عباس رضي الله تعالى عنه ما في الدنيا مما في الجنه الا الاسماء جنته استكالو نعمه وسط دنيا لا يمتا عندم يلم كسم بستك برتقان موز لبال يشلال جن ايه بسم درجه متتقمو انجي جنته است يالو ايه دنيا لا يكالو غارا يمساسلال مالت ادلم هذا الذي رزقنا من قبل ملو عنده تفسير انجلش دنيا لا يتتقمنوال ይሄንን ማይሄን መስረ ነገር እንበላ ነበር ማለታቸው ነው አስተዋወሱት ሲያውት ማለት ነው هذا روى عن ابن مسعود وغير واحد من الصحابه ويدمو من قبل ملو تزاو جنت است تلانتና ተመግበውት የነበረ ነገር ዛሬ ደግሞ ሲመጣ ተመሳሳይ ስለሆነ የማ ቀደም ሲላግንት ነው አልነበር ይላሉ ይቀየርልን አይነት ነገር ነው የፈለከው ሊቀየር ይችላል ፊያማት ማተሽተሂህ الانفس ген ይሄንኛውንም ሳትቀምሰው እንደዛ አትበል كله يا عبد الله فاللون لونه والطعم غيره الى تشالا استبلعوا ما مجمريا ملكو يقدموا لي مثل تشلال طعمو كن هي ليت يالا نو الى انا ياندادو مغب سيقيرلاچو كتليه طعم غار نو ميهونو معناته قال ابن جرير وقال اخرون بل تاويل ذلك هذا الذي رزقنا من ثمار الجنه من قبل هذا لشده مشابهه بعضه بعضا كفروا كفروا غارا تمساساين كلهم طرو نو የሚናቅ የሚጣል የለም በአንድ መልክ ደግሞ እጅግ በጣም የተለያየ ጣዕም ያላቸው ምግቦችን አላህ ያመጣል فتقول الملائكه كل فاللون واحد والطعم مختلف ملكو عند ነው ጣዕሙ ግን ፍጹም የተለያየ ነው ይላል واوتو به متشابها اي في اللون ملكو ተመሳሳይ ነው وليس متشابها في الطعم ሲቀመስ ግን የሚመሳሰል ሆኖ አይገኝም ማለት ملكو يتلياي يلم مالت سايحون باندو ملك بزو عينت طعام آلة لمالتنا يهي الله انقدي يجنات سوي بلننا يعني انكم يكام صوتي هدرغن مقبت بلا متت تتتا اگرتو جنتنات يا مارا نورو ينورو نيالوت ليلة يسول جمي فلقو نقر آلة نامن دنو تدار تدارم آل ولهم فيها أزواج بالبيتو چالو اچيو آل مطهرة يسدو نسو يغنون اچيو قشاشا يللب اچيو حتى قال يجنة سووچ اندزان اچيو واندون بيهون شنت بيت مهير يللم اندزين دون يولاي قشاشا ايواتا ممي بلوت نگر بتن فاشنو تبتنو امي الصرف اللا اچيو ማን ይየለም ሴቶችም ደሞ የወር አበባ ማየት የወሊድ ደም እዝዱኛ ላይ የሚያዩአቸው ስቃዮችና መንገላታቶች እዛ ፈጽሞ የሉ ስለዚህ ከዛ ነገር የተጣሃሩ ናቸው ማለት ነው ወይ ደግሞ ሙጠሐረቱ ማለት ከመጥፎ ባህሪ የጸዱ ናቸው ከጭቅጭቅና ንትርክ የጸዱ ናቸው ቀድሞ ጀነት ውስጥ ጭቅጭቅ ስለሌለ እዚህ ነው ያለው የፈለገ የተመቻቸ ኑሮ ያላቸው ሰዎች ቢሆኑ መሐከላቸው ደግሞ ቁርሾ ይኖራል አንዱ አንዱን ችሎ ሊሆን ይችላል ደካማ ጎኖችን አልፎ ሊሆን ይችላል አብሮ የሚኖረው እዚያ ግን እንደዛ የሚባል ነገር አይኖርም ምንድነው የሚሆነው لا يسمعون فيها لغوا ولا تأثيما إلا قيلا سلاما سلاما ودك نجر يما يربع نجر أي سموم سلام سلام مبابال قالوا هنا بستقر عندو لاندو سلام تامستت تحيتهم فيها سلام دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يا እንግዲህ እንዲህ ያማረ ኑሮ ይሰጣቸዋል ለሙእሚኖች ሌሎቹ በአንጻሩ የሳት ማገዶ ሆነው ሲሰቃዩ ለሙእሚኖች ደግሞ እንዲህ የተድላ ኑሮ አላህ ያጎናጽፋቸዋል አለ ኑሮ የቱስ ጥሩ ነበረች ምን ይደረጋል ሞት አለ እንዳትል ደግሞ ሞት ራሱ ይሞታል ሞት ይገደላል ብለዋል እንግዲህ በሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ ምን አለ وهم فيها خالدون እነሱ በዛት ጸጋ ውስጥ ወይም በጀነት ውስጥ ዘውታሪዎች ናቸው هذا من تمام النعم فانهم مع هذا النعيم في مقام امين من الموت والانقطاع ሰላማው የሆነ መኖሪያ ውስጥ ነው የሚኖሩት ሞትም ሆነ መቋረጥ ስጋት የለም ምግቡ ያልቃል መጠጡ ያልቃል ኑሮው ይደፈርሳል ኢኮኖሚው ይቃወሳል የሚባል ነገር የለም إن المتقين في مقام أمين في جنات وعيون كذلك وزوجناهم بحور عين يدعون فيها بكل فاكهة آمنين عندما يقولوا بل إلى أنكس في مقام أبدي سرمدي ينعمون زلالا يتتاكمون وراء اللهم لدنا اللهم وفقنا الجنة إن الله لا يستحي أن يضرب مثلا اللهم السالي مدرق آية فرملة ما ميلو شيئا مالتنا مننم نجر مثالي مدرج ميا سافروا يلا بعوضة فما فوقها تنجم هنا كالصواب لا يلا نجر ايه آية سبب النزول قاله بل فوت انا كسوج سورة البقرة على يكراناتو لمنافقو جتسطو مثالي قاله مثلهم كمثل الذي استوقد نارا ሳቲያነደደ ሰው ዙሪያውን አበራ ከዛ ጨለመ የሚለው ምሳሌ አለ ከዛም አው ከሰይብን ምን السماء ከሰማይ የሚወርድ ዝናብ ምናምን ሲባል ሙናፊቆች ምን አሉ መቼም ለትችት ነው እንግዲህ ሙናፊቆች የተቀመጡት ምላሳቸው እንደ ጦር የሰላ ነው ሰለቁኩም ቢአልሲነቲን ሂዳድ ብሎ እንደገለጸው የተሰሉ በሆኑ ምላሶቻቸው ተገትጓችኋል እንዳለው በሌላ አንቀጽ እንደዛ ስለሆኑ ይሄን አያ ሲሰሙናሉ الله اعلى واجل من ان يضرب هذه الامثال اللهን ያከበሩ መስለው ያላህን አንቀጽ ይከዳሉ እንዲህ አይነት ምሳሌዎችን ከመስጠት الله የላቀ ነው ከፍ ያለ ነው አር ምን የሚያሳፍር ነገር አለው በምሳሌ ማስተማር ምሳሌ ነገሮችን ለመግለጽ ነው ቢፈልግ ጉንዳንን ቢፈልግ ሌላ ነገር ማድረግ ይችላል الله አላቸው ማለት ደሞ ምሳሌ የተከሳቸው ነገሮች ሁሉ በጣም ድንቅ ናቸው እንደውም የቁርአንም ምሳሌ አባቂዎች ብቻ ናቸው የሚረዱት تلك الامثال نضربها للناس وما يعقلها الا العالمون الى الله سبحانه وتعالى ወይም ጫያ ወረደችው ቀታዳ እንዳሉት ደግሞ لما ذكر الله العنكبوت والذباب شرريت النازم በቁርአን ተጠቅሰው የሰሙ ጊዜ ሙሽሪኮች ما بال العنكبوت والذباب يذكران ደግሞ ሸረሪትና ዝምብ ደግሞ ይወደሱ ገባሳ ይወሱ ጀመረሳ ምን ሆነ ለምንድን ነው ብለው መተቸት ጀመሩ አላህ እነዚህ ምሳሌዎች ያደረገው የሽርክን ደካማነትና ማይረባ መሆን ለመግለጽ ነው ለምሳሌ ሸረሪትን አስመልክቶ የመጣው አያ مثل الذين اتخذوا من دون الله اولياء كمثل العنكبوت اتخذت بيتا وان اوهن البيوت لبيت العنكبوت لو كانوا يعلمون ان ذاك الله ليلى አማልክቶችን የያዙ ሰዎች ምሳሌያቸው ቤት እንደ ሰራች ሸረሪት ነው አለ። ከቤቶች ሁሉ ደካማ የሸረሪት ቤት ነው። ንፋስ የሚያፈርሰው ምንም አላፊ አግዳሚ የሚበጣጥሰው ሸረሪት ደክማ ደክማ አድርታ በቀላሉ የሚፈራረስ ነገር ነው። ሽርክም እንደዛ ነው። ጭብጥ የሌለው ነገር ነው። ሰው እንዴት ለድንጋይ፣ ለእንጨት፣ ለሰው፣ ለሐሳብ፣ ለቁሳቁስ፣ ለኸያል፣ ለሀዋ እንዴት ያመልካል? ምን ስለሆኑ ነው የሚመለኩት እነዚህ ነገሮች? ይሄ እኮ ማለት የሸረሪት ቤት ማለት ነው ይላል። ወኢነ አውሃነ ልቡዩት ለበይት ልዐንከቡት ለው ካኑ ያዕለሙ። እና ይሄ ድንቅ ምሳሌ ነው። ሌላው ዝንብ የተነሳችበትም ቃል አላሁ ተባረከ ወተዓላ አዩሃ ናሱ ዱሪበ መሰል፣ እናንተ ሰዎች ሆይ እነሆ ምሳሌ የተደረገላችሁ ይላል። ፈስተሚዑ ለሁ አዳምጡት። እነ ለዚነ ተድዑነ ምን ዱን ላህ ለን የኽልቁ ዙባባ፣ እነዚያ ከአላህ ሌላ የምታመልኳቸው ነገሮች ዝንብን እንኳን የማይፈጥሩ ናቸው። ኧረ የምን መፍጠር! ወኢን የስሉብሁም ዙባቡ ሸይአን ላ የስተንቂዙሁ ሚንሁ፣ ዝንብ አንድ ነገር ቢነጥቃቸው እንኳን ከዝንብ እጅ ማዳን አይችሉም። ዛሬ ግዙፍ አውሮፕላኖችን፣ ፈጣን አውሮፕላኖችን፣ ግዙፍ መርከቦችን የሚያንቀሳቅሱ ዓለምን የሚያምሱ ታላላቅ የተባሉ መሪዎች አፍንጫቸው ላይ ዝንብ ቁጭ ብላ ላስ አድርጋ የሆነ ነገር ብትሄድ መሳሪያ ደቅ ነው ማዳን አይችሉም። ተመልከት እንግዲህ የሰው ልጅን ድክመት ማለት ነው። አማልክቶቹ ደግሞ ምን ባቢ አውላ፣ የሚመለኩት ጣዖቶች ዝንብ ላያቸው ላይ አርፎ የፈለገውን ነገር አድርጎ ቆሻሻም ጥሎባቸው ቢነሳ መከላከል አይችሉም። አምላኪዎቹም እንደዚሁ ضعف الطالب والمطلوب፣ ፈላጊውም ተፈላጊውም ምንኛ ደካማ ነው የሚለው እና ይሄ ምሳሌ ምኑ ከፋና ነው? አላሁ አጀሉ ምን አን የድሪበ ሀዚህ አልአምሳል የምትሉት እነዚህን ምሳሌዎች ከመጥቀስ አላህ የላቀ ነው። አላህን ያላቃችሁ መስላችሁ የአላህን አንቀጽ የምትክዱት ለምንድን ነው? አላህ እንደውም ምሳሌዎችን ያደርጋል። ላ የስተሒ አያፍርም። በዝንብ ምሳሌ የሽርክን ደካማነትና አይረቤነት መግለጹ ተሐፉተ ሽርክ ወተሳቁጠሁ በዚህ መልኩ መግለጹ ድንቅ ጥበብ ነው። በዑደተን ፈማ ፈውቀሃ የሚለው ላይ ሁለት ተፍሲር ነው ያለው። ከሷ በላይ ከሷ በላይ በምን ፊስቀር በትንሽነት የሚበልጣት ማለት ነው ብሎ ይፈሰሯሉ። እንግዲህ ትንሽ በጣም ትንሽ ነገር ናት። ከሷም የሚያንስ ነገር ምሳሌ ላደርግ አላህ ሱብሓነሁ ወተዓላ ምንም የሚከለክለው የለም ማለት ነው። ነቢ ስ ላ ሰለም ራሳቸውም ብዙ ጊዜ በትንኝ ምሳሌ ይሰጡ ነበር። ቀድ ጃአ ፊ ልሐዲት ለው ካነት ዱንያ ተዝኑ ዕንደ ላህ ጀናሐ በዑደትን ማ ሰቃ ካፊረን ሸበተ ማ። ዱንያ አላህ ዘንድ የትንኝን ክንፍ የምትመዝን ብትሆን ኖሮ፣ እንግዲህ ከፊል አካል ነው ክንፍ፣ ያቺ ትንሿ ትንኝ ክንፍ አላት ትበራለች። እነዚህ ግን አምላኪዎቹም አማልክቶቹም መብረር አይችሉም። ለው ካነት ዱንያ ተዝኑ ዕንደ ላህ ጀናሐ በዑደትን ለማ ሰቀ ልካፊረ ሸርበተ ማ፣ ለካፊር አንድ ጉንጭ ውሃ ማያጠጣም ነበር ማለት ነው። ስለዚህ ከሷ ያነሰ ተብሎ ተፈስሯል። ወልቀውሉ ሳኒ ፈማ ፈውቀሃ ፊልኪበር፣ ከሷ ከፍ ያለ ማለት ነው። ለአነሁ ለይሰ ሸይኡን አሕቀር ወላ አስገሩ ምን አልቡዑዳ፣ ከቡዑዳ ያነሰ ነገር ምንም የለም ነው የሚሉት። ሱስ አለ፣ እነሱ በደረሱበት መልኩ ነው የተናገሩት እንጂ ማለት ነው። فأخبر الله سبحانه وتعالى أنه لا يستصغر شيئا يضرب به مثلا ولو كان في الحقارة والصغر كالبعوضة، بتنشنتو عند تنينكوا بهون الله السنة مسالة أدرقو لما استمر يمي أسافرو نقر يلاملا كف يعلم نمو مسالة يتدرقا للمسالة زافن لا توحيد فريام ما زاف ምሳሌ ተደርጎ ተጠቅሷል። አለም ተራ ከይፈ ضረበ አላሁ መሰለን ከሊመተን ጠይበተን ከሸጀረትን ጠይበ አስሉሃ ሳቢቱን ወፈርዑሃ ፊ ሰማ አለ። አላየህም ወይ እንዴት አላህ ምሳሌ እንዳደረገ ጥሩ ንግግር እንደ ጥሩ ዛፍ ስሯ በመድር ውስጥ የጠለቀ ጫፋ ወደ ሰማይ የዘለቀ የሆነችን ዛፍ ምሳሌ ያደረገ ተውሂድም እንደዚህ ናት እየለመለመች የተስፋፋ ይሄዳል ማለት ነው። በአንጻሩ ደግሞ ኩፍርን አላህ Subhanahu Wa Ta'ala እንደዚሁ መስላ ወሰሉ ከሊመትን ኸቢሰትን ከሸጀረትን ኸቢሰትን ቢቱስተት ምን فوق الارض ما لها من قرار ቁርአን ውስጥ እንግዲህ ብዙ ምሳሌዎች አሉ። ሰው ምሳሌ የተደረገበት አለ ضرب الله مثلا عبدا مملوكا لا يقدر على شيء ومن رزقناه منا رزقا حسنا الى غير ذلك من الامثله مثاليዎች ነገሮችን ግልጽ ያደርጋሉ። ምሳሌዎችን መረዳት ደግሞ የአዋቂነት መገለጫ ነው። كما قال الله تبارك وتعالى وتلك الامثال نضربها للناس وما يعقلها الا العالمون عالموች እንጂ ማንም አይረዳቸው ማለት ምን ያህል ድንቅ እንደሆነ ማለት ነው። ዝም ብለ ብቻ የሚያጠኑ ሰዎች ስለዚህ ብዙ ነገር ሊነግሩ ይችላሉ። ይሄ ምሳሌ ለምን እንደተመረጠ ዛሬ ሳይንስ የሚያጠኑ ሰዎች ብዙ ነገር ያወሩ ነው ያሉት። ስለ ትንኝ የሚያጠኑ ሰዎች ትንኝ አፈጣጠሯ በጣም ለየት ያለች ብዙ እግሮች አሏት ውስብስብ የሆነ አፈጣጠር አላህ እንደፈጠራት ነው የሚጠቅሱት። አላህ Subhanahu Wa Ta'ala እንግዲህ ያለ ነገሩ ምሳሌ አላደረጋትም ማለት ነው። እንግዲህ ካፊሮች በዚህ መልኩ ብጅታቸውን እየነዙ ማይጠቅም ጥያቄ ሲያነሱ فاما الذين امنوا فيعلمون انه الحق من ربهم አማኞች ግን ከጌታቸው በኩል የመጣ እውነት መሆኑን ያውቃሉ። يعلمون انه كلام الرحمن انه لا ياتيه الباطل من بين يديه ولا من خلفه باطل كفيتك على عندما يمطابط برغتنيت ያውቃሉ ማለት ነው። واما الذين كفروا فيقولون ماذا اراد الله بهذا مثلا مندنو الله بزي مثالي كمثالي بقول بزي يفلغبت مندنو دمو زين بلا من تنساج دمو تنغي لمن تنساج شرعت لمن تنسالج يالو بزي بوتا لا يقومو طياقي يابزالو يما يتقماچون على يضل به كثيرا الله برسو بزوچن ياتمال منافقوچن مالن نو مالت بالقران مالن نو مالت القران ليطم አይደለም የሚመጣው ግን ሰዎች የሚመሩበት ነገር አቀባበላቸው የከፋ ስለሆነ سبب الضلال ሆነባቸው فيزيد هؤلاء ضلاله الى ضلاله الذين منافقان ጥመታቸው ላይ ጥመት ተጨምርባቸዋል ባለፈው አንቀጽ እንዳየነው فزادهم الله مرضا له በሽታ ጨመረላቸው اما الذين كفروا فزادتهم رجسا الى رجسهم الى للادم وانقص ላይ ማለት ነው። ወቆሻሻቸው ላይ ቆሻሻ ይጨምራሉ ምርጫቸው ያ ነውና በዛው ላይ ነው እየጨመሩ የሚሄዱት። ويهدي به كثيرا ብዙ ሰዎች እንደሞ الله سبحانه وتعالى ሂዳያ ይሰጥበታል سبب الهدايه ይሆናል የመጣበት ዓላማም ይሄ ነውና። ነገር ግን ማን ነው በቁርአን سبب የሚጠመው ሂዳያ ማግኘት ሲገባው የምትል ከሆነ وما يضل به الا الفاسقين ቀድሞውኑ ፋሲቆችን ነው የሚያጠምበት هم اصلا فسقوا فزادهم الله فسقا وضلالا درون فسقوا الله سبحانه وتعالى ያን ነገር ጨመራቸው ባሉበት ነገር ላይ ጭማሬ እየሰጣቸው ሄደ ማለት ነው። ከዚህ በፊትም እንዳሳለፍ ነው فلما زاغوا ازاغ الله قلوبهم እንደሚለው ነው የራሳቸው የሥራ ውጤት ነው። ፋሲቅ ማን ነው ፋሲቅ የምትል ከሆነ ደግሞ سبحان الله القران راسون براسو يافتاتا እንዴት እንደሚሄድና يفسر بعضه بعضا يتبالوا እንዴት እንደሆነ እና ያለን الفاسقين قال بهالا ፋሲቆች ግልጽ እንደሆኑልን ባህሪያቸውን መተንተን ጀመረ الذين ينقضون عهد الله እነዛ የአላህን ቃል ኪዳን የሚያፈርሱ ናቸው። فاسق ማለት الفاسق هو الخارج عن الطاعه كتزاز يወጣ አመፀኛ እንቢተኛ ማለት ነው። ያላህን ቃል ኪዳን የሚያፈርሱ እመኑ ሲላቸው በመላሳቸው አምነናል ካሉ በኋላ ዞሮ ደግሞ በአንድራስ ሁለት ምላስ እንዲሉ ኩፍርን የሚያንጸባርቁ ያላህን ቃል የሚያፈርሱ እነሱ ናቸው። እቺ ሲፋ የሙናፊቆች ብቻ ሳይሆን የካፊሮችም ጭምር ናት። በሌላ አንቀጽ ሱረቱ ራዕድ ላይ እንደሚለው አፈመን ያዕለሙ አንማ انزل اليك من ربك الحق كمن هو اعمى ከጌታ ወደ አንተ የወረደው እውነት መሆኑን የሚያውቅ ሰው እውር እንደሆነው ሰው ይሆናልን? إنما يتذكر أولو الألباب الذين يوفون بعهد الله ولا ينقضون الميثاق. هي مؤمن وجه تكراني بحرين يتكسو عفوا مؤمن وجه الله أنك عليها مؤلالوك على نهاية فرسوم والذين يصلون ما أمر الله به أن يوصل إن دي كتل يززون إن دي كتلون هاتشو ويخشون ربهم جيتاتشون فرال لوال በአንጻሩ እዚያው ሱረቱ ራድ ላይ የካፊሮችን ሲናገር والذين ينقضون عهد الله من بعد ما ميثاقه ويقطعون ما امر الله به ان يوصل ويفسدون في الارض ديكتر الله يعززون يقرطوا بمدر لايم طفات يمصفوا اولئك لهم اللعنه ولهم سوء الدار لان السرغمان يترغغط يهنال يكفى منوريا يكفى اجرم للنسو نو الى تجيب وطا دمو من على ويقطعون ما امر الله به يوصل ويفسدون في الارض قال ابو هلا اولئك هم الخاسرون نسوا انسوا ناتشو كساريوچ مؤمنوچ ما اطرافيوچ ناتشو بلفهم سلام منافقو سيناجر فما ربحت تجارتهم بلوال نقداچو اطرافي قال هو رچلاچوم بلوال ازي دغمو كسروال لا يكسروت غنزبن አይደለም ወይም የትኛውንም ዓለማዊ ጥቅም ሳይሆን ራሳቸውን ነፍሳቸውን ነው የከሰሩት خسروا انفسهم واهليهم يوم القيامه الا ذلك هو الخسران المبين ግልጽ የሆነ ኪሳራ ማለት ደግሞ ይሄ ነው ይላል እንግዲህ ሰዓታችንም ያለቀ ነው ያለው እንደውም ትንሽ ገፋ አድርገናል ለዛሬው እዚህ ላይ ይበቃናል ጥያቄዎች ካላችሁ መጠየቅ ትችላላችሁ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ما يكفري جزاك الله خير الجزاء أستاذ الله يقبلك وملكم سلام زامت لا يبرقلك إن شاء الله أستاذ من ساعات يهدبات وصلوا هنا تياك يالله وعند من نهتوش بتمارات شتلي أجاوتنا بمايك التي تطيقه اوكي ابو عبد الرحمن قتله اول دعوه مايك فري بسم الله الرحمن الرحيم السلام عليكم ورحمه الله وبركاته استاذ خير جزا الله يكفلوت انا باستمر زرا عند انت يا كنبري 25ኛው انقص مثلኛል بعد اعوذ بالله من الشيطان الرجيم وبشر الذين امنوا وعملوا الصالحات لهم جنات تجري من تحتها الانهار كلما رزقوا منها يميلوا لاي نور ولهم ازواج مطهره وهم فيها خالدون يميلوا بزو غزي كسوچ غارا بزو اياتوچ لاي سوچين نطيب ينسال ولهم فيها ازواج مطهره يميلوا بزو غزي لوندوچ سيتوچ اندالولاچو نو ميگلصو የተባለ አንዳንድ ቦታ ላይ ጥያቄ ይነሳል በሌላም ሱራ ላይ አለ መስለኛ ሱረቱ ዱኻን ይመስለኛል አውዙ ቢላህ ሚን ሸይጣኒር ረጂም እቺኑ ወለሁም አዝዋጁ ሙጣሐረቱ የሚሉ ኢነል ሙተቂና ፊ ጀናቲ ነዒም የልበሱና ምን ሱንዱቲን ወይስተብረቅ ወስተብረቅ ወለሁም ጀና ወለሁም አዝዋጁ ሙጣሐረቱ ኢላ ዛም ላይ ስለዚህ አዝዋጁ ሙጣሐረቱ የሚለው ብዙ ጊዜ ለ ወንዶች ብቻ ነው ሴቶችን አይመለከተም ግን አሁን እርሶ ደግሞ ሲያብራሩት የትኛውን በግድ ወንድም ሴትም አላሉም ግን ብዙ ጊዜ ጥያቄ ይነሳል በዚህ ዙሪያ ላይ ያችን ኡስታዝ ቢያብራሩልኝ ነው የኔ ጥያቄ ዛ ላይ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ቢስሚላህ ቢስሚላህ ሰላቱ ወሰላሙ አለ رسول الله صلى الله عليه وسلم السلام عليكم ورحمه الله وبركاته ወንድሞች እህቶች ሰማል ድምጽ አንዳንድ ጀዛኩም الله خير جزاء استاذ احمد الدين الله يጨምርሉት الله يرضينا في استاذ እኛም በሰማነው ምን ተቀመ الله ይርገን استاذ የኔ ጥያቄ ያው አንዱ በመጨረሻ ላይ ስለ ፋሲቅና ስለ ሴቶች ነው ቅድም ያው ጀነት ውስጥ የጸዱ ሴቶች ስትልን እዛ ላይ የሚገኙ ሴቶች ስንል እዚህ በዱንያ ላይ ያሉት ከኛ ምስቶቻችን ነው ወይስ እዛ ሌላ የተለየ ምስቶች ለማለት ነው እዚህ ላይ ትንሽ ማብራሪያ ስጡኝ ሁለተኛ ደግሞ ፋሲክ ስንል ኡስታዝ አሁን ብዙ ጊዜ ያው ሙስሊም ሆኖ በየአመቱ አመት በዓልና ጾም ብቻ የሚጾሙ አሉ። እነዛ ውስጥ ፋሲክ ውስጥ ይገባሉ? ይሄ ነው ጥያቄ። ጀዛኩም ላሁ ኸይር። ማይክ ፍሪ። السلام عليكم ورحمة الله وبركاته. يسمع؟ እሺ ኡስታዝ፣ እኔ የምጠይቀው ባለፈው ላይ ስለ ሙናፊቆች አይተናል፣ ዛሬ ደግሞ ወደ መጨረሻ ላይ አሁን ፋሲቅ ብለናል እና ሙናፊቅና ፋሲቆች አንድ አይነት ናቸው ነው ወይስ ፋሲቆቹ ይለያሉ? ትንሽ ይሄን ማብራሪያ ፈልጌ ነው። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ይሄ ጥያቄ ያ ጀነት ላይ ኢንሻአላህ እንበላለን ጠጣለን፣ የበላነው የጠጣነው በላ መልከም ይወገድልን። ማይክ ፍሪ። أصحاب موالاة يدرسون دياك وش توصلوا درسوا نيال مجمعوا دياك أزواج مطهرة سيبال يتعدوا ميستوت بيا الفاستركم مني لكن تون دميتر أرطلنيال የትዳር ጓዶች ወይም ባለቤቶች ነው ያልኩት። ለምን ሙጣሐራ የሚለው ራሱ የተለያየ ተፍሲር ስላለው ነው። ከወር አበባና ከወሊድ ደም የጸዱ በሚለው ከፈሰር ነው ሚስቶች ማለት ነው የሚሆነው። ሚነ ለዕብ ወረፈስ ከማይረባ ንግግርና ከኃጢአት የጸዱ ወይም ደግሞ ለግውና ተእሲም መወነጃጀልና የማይረባን ነገር መናገር የሌለባቸው በሚለው ከፈሰር ሁሉንም ይመለከታል። ወንዶቹም ሴቶቹም ከዚህ የጸዱ ስለሆኑ ማለት ነው። እኔ ለምን ሰው በማይ አስጨንቅ ነገር እንደሚጨነቅ አይገባኝም። ሁሌ የሚገጥመኝ ጥያቄ ነው ይሄ። ሴቶቹ ስሑር አልዓይን አላቸው ወይ ብሎ ይጠይቃሉ፣ ሁልጊዜ ይጠይቃል። እስቲ ቀድሞ ጀነት ገብታችሁ የሚከፋው ሰው ይኖራል ወይ? ጀነት ውስጥ ሰው የሚፈልገውን ነገር ያገኛል። እስቲ ጀነት ለመግባት ቻሉና መልካም ስራ እንስራና የዛን ጊዜ ረበል ዓለሚን እንዲህ እንፈልጋለን ብለን ጠይቀን ያጎድልን ብላን ብለን አንሰጋ? አንዱ ይሄ ነው። ሱራ ልዒን ነው ወይ አይደለም ወይ ምን ይመስላል? እዚህ አይነት ተፍሲር የገይብ ተፍሲል ውስጥ ገብተን ብዙ ባንጨነቅ ጥሩ ነው ማለት ነው። ከይፈ ነድኹሉ ልጀና የሚለው ነው ሊያሳስበን የሚገባው እንጂ ማዛ ፊል ጀና ጀነት ውስጥ ምን አለ የሚለው ዝርዝሩን ልናውቀው አንችልም። እዚህ የተነገረውን በሐዲስ የመጣውን ሰደቀ አላህ ወሰደቀ ረሱሉሁ ብለን እንቀበላለን። ያልተነገረውን ነገር ደግሞ ስለጠየቅ የማመጣልህ ነገር የለም። ጀነት ለመግባት ብቻ ተዘጋጁ። እስቲ እናንተ ለጀነት የሚያስፈልገውን ነገር እንስራ። ከዛ ጀነት የገባ ሰው ኢንሻአላህ አይከፋው። እናም አሁን ከዚህ ተፍሲር የመጀመሪያው ነው። አሁን እዚህ ቦታ ላይ ስለ ጀነት የሚናገረው በዚህ ፕሮግራማችን ከሱረቱ በቀራ ከጀመርን ጀምሮ ማለት ነው። ብዙ ቦታ ላይ ስለ ጀነት ይነሳል። ፕሊስ ይሄ እንዲህ አይነት ጥያቄ እያነሳችሁ ጊዜያችንን ባናባክን ጥሩ ነው። ለወደፊቱም ምክር እንዲሆን ብዬ ነው ቆም ብዬ የምናገረው ማለት ነው። አላስፈላጊ ጥያቄ ጊዜ ማባከን ነው። ሸይጣን አሁን ትንሽ ከትክት በኋላ ይመጣል። እንዴት አድርጎ ነው አደምን የወሰወሰው ብሎ ይጠይቃሉ። አንተንም የወሰወሰው እንዴት አድርጎ ነው? ማን ነው ከፍያውን ሊያሳየን የሚችለው? هذا من الغيب الذي لا يعلمه الا الله تبارك وتعالى الله እንጂ ማንም የማያውቀው ገይብ ነው። እዚህ ውስጥ ገብቶ መዘባረቁ ጥሩ አይደለም፣ ጥቅምም የለውም። ይልቁንስ እኛ ሙእሚኖች ነን። ሙእሚን ማለት الذين يؤمنون بالغيب ነው ከመጀመሪያው አስቀምጦታል። በገይብ የሚያምኑ ናቸው። ጀነት ማለት ደግሞ ድንቅ የአላህ ሀገር ናት፣ ለድንቅ ወዳጆቹ ያዘጋጃል። እዛች ለመግባት የሚችሉ ሰዎች ምን አይነት ሰዎች እንደሆኑ ተገልጾልናል። እነዛ ምመን ለመገኘት ደፋ ቀና ማለት ነው። እንሻ አላህ እዛ ገብቶ እንሻ አላህ ላጤነት የለም እዚያ አብሽሩ። ሌላው የምነግራችሁ ወንዶች እና ሴቶች መቶ በመቶ ተመሳሳይ ኸልቆች አይደሉም፣ ይለያያሉ። እኔ አቅለኛ ጤነኛ ሴት ሆና ሁለት ባል የሚያምራት አትኖርም አለች እንዴ? ለምን አስላን ፍላጎታችንም የወንድና የሴት እንዲሁ ጠቢዓችን ተርኪባችን የተለያየ ነው። አላህ ሱብሓነሁ ወተዓላ የተለያየን ነገር ማመሳሰል አይፈልግም። ዙልም ማለት ደግሞ ተመሳሳይ ነገርን ማለያየት፣ የተለያዩ ነገሮችን አንድ አይነት ሕክም መስጠት ነው። ይሄ ዙልም ነው። አሁን የወንዶችን ባህሪያት ለሴቶች ብንሰጥ፣ የሴቶችን ለወንዶች ብንሰጥ ፍጥረት አላህ ጋር ነው የምንቃረ ነው። ስለዚህ ምንም ፋይዳ የሌለው አንጆ ፍልስፍና ውስጥ ገብተን መከራ ባናይ መልካም ነው ማለት ፈልጌ ነው። ትንሽ ጠበቅ ብዬ ብናገርም ብዙ ጊዜ ስለሚገጥመኝ ነው። ኢንሻአላህ ወደፊት እንዲህ አይነት ነገር አይደጋገምም ማለት ነው። ሌላው የምዘለው ጥያቄ ካለ ደግማችሁ መጠየቅ ትችላላችሁ። ሌላው ፋሲቅ የሚለው ሲጠቀስ ሙስሊም ሆኖ ሲያበቃ በአመት አንዴ ረመዳን የሚጾም አልፎ አልፎ ብቻ የሚሰግድ እሱስ ምን ይባላል ነው? እሱም ፋሲቅ ነው። ፋሲቅነት ግን አንድ ደረጃ አይደለም። ፋሲቅ ሆኖ ካፊር የሆነ አለ፣ ሙስሊም ሆኖ ደግሞ ከፊስቅ ድርሻውን የወሰደ አለ። ፋሲቅ ሊባል ይችላል ማለት ነው። ፋሲቅ ማለት ኻሪጅ አን ጣዓት ላ ከአላህ ትእዛዝ የወጣ ማለት ነው። በወጣበት ደረጃ ሲፈተል ፊስክ ይይዘዋል። ይህን ሰው ፋሲቅ እና ሙናፊቅ ልዩነቱ ምንድን ነው? ያው ሙናፊቅ የተለየ ግሩፕ ኖራር ነው። በቁርአን ባለፈው ስንማር ሱረት አልበቀራ ላይ ያሳልፈናል። እምነ ናስ መን የቁሉ አመና ቢላሂ ወቢልየውም ልአኪር ወማ ሁም ቢሙእሚኒን ዩኻዲዑን አላህ ወለዚነ አመኑ ወማ የኽደዑነ ኢላ አንፉሰሁም። በአላህ አምነናል የሚሉ አሉ፣ በመጨረሻ ቀን አምናል ይላሉ። እነሱ ግን አማኞች አይደሉም ነው የሚለው። ሙናፊቅ ማለት ክህደቱን ደብቆ እምነት እያንጸባረቀ የሚኖር ማለት ነው። ፋሲቅ ግን በከፊልም ሆነ ሙሉ ለሙሉ ያመፀ ማለት ነው። ሙናፊቅና ፋሲቅ ሊገናኙ ይችላሉ። ፈኩሉ ሙናፊቅን ፋሲቁን ወለይሰ ኩሉ ፋሲቅን ሙናፊቃ ሐታ ፈኩሉ ሙናፊቅን ካፊር ወለይሰ ኩሉ ካፊርን ሙናፊቃ። ማንኛውም ሙናፊቅ ካፊር ነው ሐቂቃው አላህ ዘንድ። ግን ማንኛውም ካፊር ሙናፊቅ አይደለም። በግልጽ ክፍሩን አውጆ የሚኖር ስላለ ማለት ነው። ልዩነቱ ይሄን ይመስላል። የጀነት ሰዎች ምግብ በላብ ይወጣል። አዎ በአየርም ይወጣል፣ በተለያየ መንገድ ይወጣል። አልሙሂም ሽንት ቤት ለመሄድ የሚያጨናንቅ ነገር የለም። ምግቡን የሚበሉት የጀነት ሰዎች አላህ ከነሱ ያርገንና ለእርካታ ሊተለዘዝ ብቻ ነው። ኢንሻአላህ ተዓላ ደግሞ ያደርገናል ብለን ተስፋ እናደርጋለን። ይህን ይመስላል። ጥያቄ ካላችሁ ሌላ ተጨማሪ ትችላላችሁ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩላህ ኸይር ሸይኸና። ኢንሻአላህ እኔ እንኳን ያለ ጥያቄ 23ኛው አያት ላይ ነው ጥያቄ። ምሳሌ ወይም ኩንቱ ፊ ረጅም ሚማ ነዘልና አለ አብድ የፈአቱ ቢሱረት ሚንሚስሊሂ እዚህ ላይ ያለውና የቅድሙ ፈአቱ ምስለ ሆነው መሰለኝ የመሰልኩልኝ የመሰልኩት ትንሽ ረሳሁትና፣ ምናልባት እዚህ ላይ ፈርቁ ሚንሚስል በማለቱና በዛኛው ላይ ምናልባት ምሳሌውን ስለረሳሁት ላሁኑ ምንድን ነው ለውጥነቱ ለማለት ነው። ሁለተኛ ደግሞ ፈኢን ለም ተፈአሉ ይላል አታመቱ ምንድን ነው ጀዋቡ? የኢን ጀዋብ ምን መሆን አለበት? ፈኢን ለም ተፈዓሉ ባታመቱ ያኒ ይሄ ሁኔታ ባሰሩት ምን ያድርግ ለማለት እንደሆነ የተፈለገው። ወለን ተፈዓሉ ያለው ሳይመጣ ጀዋቡ ይሟላል ለማለት ነው። ኡስታዝና ማይክ ፈሪ። بسم الله الرحمن الرحيم. السلام عليكم أستاذ دقامي كده. لمن اليوم جزاكم الله خير. أستاذ يا እንግዲህ ብዙ ጥያቄ አሁን አልደረሰኝም ኢንሻአላህ ሰዓታችንም የደስ ለሆነ አወጣለሁኝ እችን አሁን አቡ ኸሊል ያነሳቱን ጥያቄ ብቻ ልመልስ ሁለት አያዎች ናቸው ያሉት አንደኛው አያ እዚህ ሱረቱል በቀራ ላይ ቀራናት ፈአቱ ቢሱረቲን ሚን ሚስሊሂ ኢላል ምን አለች እዚህ حرف الجر ሱረቱ ዩኑስ ያለው አያ ግን ፈአቱ ቢሱረቲ ሚስሊሂ ኢላል ሱረቱ ዩኑስ ላይ ያለው አያ አንድ ማዕና ብቻ ነው ያለው እንደሚገባን ፈአቱ ቢሱረቲ ሚስሊ አልቁርአን ማለት ነው የሚሆነው ቁርአንን የመሰለ አንድ ምዕራፍ አምጡ ነው እዚህ ግን ምን ምስሊህ የሚለው ምን ተብዒድያናት አንተ እግሪ ገባለህ ቋንቋ መስለኛል ወይ ደግሞ ኢብትዳኢያናት እንደውም እዚህ ቦታ ላይ ኢብትዳኢያ ነው የምትሆነው እሱን ከመሰለ ነገር ከመሰለ አምጡ እሱን ማንም ምን ምስሊህ ምን ምስሊ ሙሐመድን ሰለላሁ ዐለይሂ ወሰለም في كونه اميا ተብሎ ተፈስሯል እንደ ሙሐመድ اميي ከሆነ ሰው አምጡ አንድ ሱራ ማለት ነው ወይ ደግሞ እንደ ሙሐመድ ሰለላሁ ዐለይሂ ወሰለም የላቀ ስብእና ካለው ሰው في كمال الخلق والخلق እንዲህ አይነት ሰው ካላችሁ በሱ መልእክተኝነት የማታምኑ ከሆነ እናንተ በመትቀበሉት ሰው አማካኝነት እስቲ አንድ አምጡ እንዲህ አይነት ሰው ካላችሁ ማለት ነው የሚሆነው ወይ ደግሞ ምን ምስሊህ የሚለው ምን ምስሊ አልቁርአን ብሎ ከዛ ሱረቱ ዩኑስ ላይ ካለችው አያ ጋራ ይገጣጠማል ማለት ነው جواب الشرط ለጠየቀው ደግሞ جواب الشرط እዚቹ ሱራ ውስጥ አለ ባይሆን جملة معترضة አለ ምንድነው የሚለው فإن لم تفعلوا فاتقوا جواب الشرط ولن تفعلوا جمله معترضه فان لم تفعلوا اهنن قال ادرجاچو فاتقوا النار ساعتن تتنققوا ولن تفعلوا ده مو اتادرغوتن لن لنفي المستقبل نو متمتا اسكزاري مال موكراچو ودفيتن ما يساكالاچو مچم يتواقنا كودو مالنا لذلك جواب الشرط في قوله فاتقوا الفورا بطل جواب الشرط الجملة طلبية سلوهنا جمالا ايه نو لك اتاياكو تياك انجليه نيال لنجملس ليلة اتاياكي ام خير ما يكيش تستقاك لوكونا ما تاياك تجالش ما يكفري شيخ اياها يا ام السلام وبشر الذين سل وبشر سل ሴትና ወንድ ነው የሚያመለክተው ሼኹን እዚህ ጋር ትንሽ ግራ ስለገባኝ ነው ኢንሻአላህ جزاك الله خير الجزاء جزاك الله خير يا ام الخير وبشر الملو نبي صلى الله عليه وسلم ነው የሴት ሲሆን አጻጻፉ እንደዚህ ነው ታይዋለሽ ይታይሻል ወበሽሪ ተብሎ ያ ይጻፍበታል አሁን እዚህ ቦታ ላይ ግን ያ የለውም ስለዚህ አብስራንተ እያላቸው ነው ያለው ወበሽር ነበር ስኩን መሆን ነበረበት ግን ከኋላ ሌላ ሳኪን ስለመጣ ያንን ለመሸሽ ሁለት ስኩን እንዳይገናኝ ወበሽሪ ተብሎ ከስር ተደርጓል ግን የሴት ቢሆን ኖሮ ያ ይጻፍበት ነበር አሁን ያ የለም الخطاب لرسول الله صلى الله عليه وسلم ያናገረ ያለው رسول ነው شكرا جزاك الله خيرا الاسبوع القادم وبارك الله فيكم والسلام عليكم ورحمه الله السلام عليكم الذي خلقكم يا يفطراچو يهونا والذين انزيانم يفطر من قبلكم كبفيتاچو ينبروتن የነበሩትን ፍጥረታት በጠቅላላ የፈጠረውን አምልኩት لعلكم تتقون እሱን ተፈሩትና ተጠነቀቁት ዘንዳ ያ ጌታችሁ ማለት ተገዙት ተብላችሁ የታዘዛችሁት ጃለ ለኩም ለእናንተ ያደረገ ነው الارض مدرن አድርጎላችኋል ፍራሻ ምንጣፍን አድርጓል እንትመች ማለት ነው የትም ስፍራ ብትሄዱ ምድር ለመኖርያነት ለማረፊያ የምትመች ምንጣፍ አደረገላችሁ ወሰማአ ሰማይን ደግሞ ቢናአ ጣራ አደረገላችሁ ከበላያችሁ የተጠበቀ የሆነ የማይወድቅ ማለት ነው ወአንዘለ አወረደ من السماء ከሰማይ يعني ከበላያችሁ ማለት ነው ካረገዙ ደመናዎች ማአ ወሃን አወረደ ከዛም فاخرج ابقل به بسو አወጣ አበቀለ በውሃው ሰበብ من الثمرات ከፍራፍሬዎች ከእጽዋት አይነቶች ከመሬት አበቀለላችሁ ይሄ ሁሉ ለምንድነው ሪዝቃን ለኩም ለእናንተ ሲሳይ ይሆን ዘንዳ ነው አዳ ይሄንም ሁሉ ነገር አላህ ለእናንተ ሲያረግላችሁ فلا تجعلوا አታድርጉ لله لله عندادا ብጤን አታድርጉ ባላንጣዎችን አታበጁ ስታመልኩት ማለት ነው وانتم تعلمون እናንተ የምታውቁ ስትሆኑ ምን የምታውቁ እነዚህን ነገሮች ሁሉ ያደረገላችሁ አላህ ብቻ መሆኑን የምታውቁ ስትሆኑ አምልኮ ላይ ደግሞ ብጤን አታበጁለት ነው ወይንም ደግሞ وانتم تعلمون እናንተ የምታውቁ ስትሆኑ ማለት እሱ አምሳያ የሌለው ብጤ የማይበጅለት ጌታ መሆኑን እያወቃችሁ ስሜታችሁን ተከትላችሁ ባላንጣዎችን አታድርጉ ወኢን ኩንቱም ደግሞም ከሆናችሁ ፊዮራይቢን በጥርጣሬ ውስጥ ሚማ ነዘልና ከፋፍለን ባወረድነው አላ አብዲና በባሪያችን በነብዩ መሐመድ አለይሂ ሰላቱ ወሰለም ላይ ባወረድነው ቁርአን ማለት ነው እንግዲህ አንደኛው ተፍሲር አለት ይሄ ነው እስከዛሬም ይሄን ነው እኛ የምናውቀው በባሪያችን ላይ ከፋፍለን ባወረድነው ቁርአን ጥርጥር ካደረባችሁ ፋቱ አምጡ እናንተም በሱረቲን ምዕራፍን አምጡ ሚምስሊሂ ከአምሳያው ከየትኛው አምሳያ ከወረደው ቁርአን ከተጠራጠራችሁበት እናንተም አንድን ምዕራፍ አምጡ ወድዑ ከዛም ደግሞ ጥሩ ላመጣችሁት ነገር ሹሃዳአኩም ምስክሮቻችሁን በሌላ አንቀጽ ደግሞ ረዳቶቻችሁን የሚያግዟችሁንም ጭምር ማለት ነው ሚን ዱንላህ ከአላህ ሌላ ያሉ ረዳቶቻችሁን የሚያግዟችሁን የሚመሰክሩላችሁን አምጡ ኢን ኩንቱም ሷዲቂን እውነተኞች ከሆናችሁ ይህ ቁርአን የሳቸው ውጤት ከሆነ ከአላህ فإن لم تفعلوا ግን ባትሰሩት አለ ፊማ ማባ ማለት ነው ባለፈው ወቅት አምጡ ተብላችሁ ነገሩ ወለን تفعلوا ወደፊትም አትሰሩትም ማለት አምጡ ተብላችሁ ባታመጡ ብቻ ሳይሆን ወደፊትም አትሰሩትም ስለዚህ ፈተቁና እሳትን ተጠንቀቁ ፍሩ አለቲ ያቺም ወቁዱሃ الناس መቀጣጣያዋ ሰዎች ይሆነች ወልሂጃራ እንዲሁም ድንጋይ እችን እሳት ተጠንቀቁ ከሰዎች ከሃዲ የሆነውና እንደዚሁ ደግሞ ከአላህ ውጪ ሲመለኩ የነበሩ ድንጋዮች ጀሀነም እሳት ውስጥ ምን ይሆናሉ መቀጣጣያ ይሆናሉ አላህ ይጠብቀን እችን እሳት ፍሩ ተጠንቀቁ ኡዒደት ተዘጋጅታለችና መጀመሪያውን ሊልካፊሪን ለከሃዲያኖች ተዘጋጅታለች ስለዚህም እናንተ ከመከር ተጠንቀቁ ወበሽር በዛው ተቃራኒ ደግሞ አበስራቸው መልካም የመስራችን ነገራቸው الذين آمنوا እነዚያን ያመኑትን አመኑም وعملوا الصالحات መልካም ስራዎችን ያስከተሉ የሰሩትን አበስር አን ለሁም ለነሱ እንዳላቸው جناتين جنت እንዳላቸው تجري የምትፈስ ሆነች የምትንቧቧ من تحتها كسروچا الانهار تنانش ونزوچ يمار يوتت يخمر يوها ونزوچ የምትፈስባት የሆነች ጀነት እንዳላቸው አበሰራቸው ኩለማ ሩዚቁ በተረዘቁ በተመገቡ ቁጥር ሚንሃ ከሷ ከጀነት ሲሳይ ምን ተመረቲን ከፍራፍሬዎቿ ሪዝቀን አንድን ሲሳይ በተመገቡ ቁጥር قالوا ይላሉ هذا ይህ የተመገብነው እኮ الذي يا نو رزقنا ተመገበነው የነበረ من قبل ከዚህ በፊት ተመገበነው የነበረ ነው ይላሉ من قبل ሲል አሁንም ያ ሁለት ማዕና አለው ነው አንደኛ ቀድም የበላነው ነው ነው በተመገቡ ቁጥር እንዴ ይሄ ነገር ቀድም የበላነው አይደለ እንዴ ይላሉ ጀስት መሳላይ ሲያገኙት ቁርስ ላይ የበላ ነው ወይም ደግሞ ምን قبل ማለት ያለም ዱንያ በዱንያ ህይወታችን ላይ ያለን ድሮ የበላ ነው አይደለም ወይ ይላሉ ነገሩ ወኡቱ ተሰጥቷቸው ነው ቢሂ በሱ ሙተሻቢሃ መልኩና ስሙ ተመሳሳይ ሆኖ ይዘቱና ጥፍጥናው ተለያይቶ ግን መልኩ ስሙ ተመሳሳይ ሆኖ ተሰጥቷቸው ነው ሲቀምሱት ሲያያይዙት ግን ሲያጣጥሙት ይለያል ማለት ነው ገና ሲያዩት ቀደም ይበላነው አይደለም እንደሚሉት በመልክና በስም ተመሳስሎ ነው ብርቱካን ብርቱካን ሊባል ይችላል ይሆናል ወይም ደግሞ ከለሩ ቢጫ ከሆነ ዘም ቢጫ ሆኖ ሊታያቸው ይችላል ይሆናል ሙተሻቢህ ነው ሲቀምሱት ይዘቱና ጥፍጥናው ግን አይገናኝም ወላሁም ደግሞ ለነሱ አላቸው فيها بوسطا ازواج يتدارغاروች ጥንዶች አሏቸው ሙጣሐራ ንጹህ የተደረጉ በራሳቸው ከሃይድ ይባላል ከመሳሰሉት ነገሮች ያው የዱንያ ሴቶች ጀነትም ሲገቡ ሙጣሐራ ይሆናሉ እዚህ ዱንያ ላይ ያለ ግን ከነዚህ ነገሮች አልጠሩምና እነዚህ ሁራ ለዓይኖችንም ይመለከታል ማለት ነው ንጹህ የተደረጉ ሚስቶች አሏቸው ወሁም ደግሞ እነሱ فيها بوسطا خالدون كلهم زوتاري ናቸው ይላል اللهم اجعلنا زوتاري ናቸው ان الله الله لا يستحي ايافرم ان يضرب ليادرج ማለት ነው مثلا مثالين ليادرج ايافرم من ما بعوده مثلا ما ማንኛውንም ነገር ምሳሌ ሊያደርግ ايافرم بعودهن ትንኝን እንኳን ብትሆን الله يستمرها فما فوقها كبلايوم ያለን ነገር በትንኝ በመጠን የተለቃተንም ነገር ወይም ከበላዩዋ ሲባል በማነስ እንኳን ከሷ የበለጠ ያነሰንም ማለት ነው ምሳሌ ለማድረግ الله ያፍረም فاما الذين امنوا እነዛ ያመኑ ሰዎች فيعلمون ያውቃሉ انه እሱ ምሳሌው الحق እውነት መሆኑን من ربهم ከጌታቸው ዘንድ ሆነ اونت مهونون ياوقان واما الذين كفروا ان ذا يكادوت بين فيقولون يلالو ماذا اراد الله الله منن فلغا يلالو بهذا بزيه مثلا مثالي بزيه مثالي منن شتو نو يلالو يضل به برسم يتمال بمثاليو كثيرا بزوچن ياساستال ويهدي به كثيرا اهونم بسو بزوچن قنون غودانا يمرال وما يضل نغرغنا يطم به بسو بمثاله وين بالقرانو الا الفاسقين امسنيوچن انجي فاسقوچن انجي ليلاون اساستن ماناچو انزي فاسقوچ كتباله الذين انزيا ناچو ينقضون يميا فرس عهد الله يا اللهن قال كده من بعد ميثاقه بمحلا كاتنكرباتشو بهالا يا اللهن قال كيدان ميافرسو فاسقوش ناتشو ويقطعون يميقرطو ما امر الله الله عززون به بسو ان يوصل انديقتل زمدنا يميقرطو ويفسدون دغمو ميابلاشو ناتشو في الارض بمدر لاي بونجل معناتنو انذي فاسق يبالالو اولئك تعالى الذين سووا هم الخاسرون يكسروا مالة الناس ناتشو الذين يقومون مسرين والله اعلم